ማለት አትክልት እባላለሁ። ኪንግስ ፌር ብሪጅ ውስጥ ነው የምሰራው። ምክንያቱም እንት ኪንግስ ፌር ብሪጅ ላይ ነው ኮስቸነር ያዘጋጀን። ፈቃደኛ ነህ አይደል? ኪንግስ ፌር ማለት ምርምርና ስልጠና በሀገሪቱ ውስጥ ቢያንስ ለአንድ አመት ቆይተሃል። ኢትዮጵያዊ ነህ? አማሃሪክ? የእድሜ ስንት ልበል? 48። እሺ አፋጽን ስንት እንደሆነ ታውቃለህ? እሺ ስንት ነው? ወረፋ ነው ገና እ? አይ አላስገቡኝም። ገና ውስጥ ስገባ እነግራታለሁ ብዬ ነው። እየተቆጠረ እየሄደ ነው። ስራ ምንድን ነው? ወታደር፣ ፖሊስ እና ፍርድ ቤት፣ ጤና ጥበቃ፣ መንግስት ያለው መርዳት፣ የውጭ ሀገር፣ የሀገር ውስጥ ድርጅት ሆኖ ከመቶ በላይ ሰራተኛ፣ የአካባቢ ኩባንያ፣ የመጀመሪያ ደረጃ ኢንዱስትሪ፣ ግብርና፣ የእንስሳት እርባታ። የሀገር ውስጥ ድርጅት ሆኖ ከመቶ በላይ ሰራተኛ ያለው አማራ ከተማ። ሁለተኛ ደረጃ የጀመረ ሆኖ ያልጨረሰ ከዚህ በፊት ስለ ቻይና ጥያቄ ተጠይቀህ ታውቃለህ? ለአንተ ቻይና እስኪ ምንድን ናት? ምን ስታስባት? ያላትና በጣም ታታሪ አንድ ጨምር ኢኮኖሚ ያደገ በፍጥነት ያደገ ስለ ቻይና ማወቅ ፍላጎት አለ? ስለ ቻይና? አዎ በጣም ኢንተረስቲንግ። ምኗን ነው ለምሳሌ ከሁሉም በላይ ለመስማት የሚያጓጓ ምኗ ነው? ሳይደ በጣም ለማሳ ለማሳ የተለየ ባህል የተለየ ባህል የስራ ባህል አለ እንዴት ሊያገለግል ይችላል ታታሪ ሰራተኛ ነው ተካራህ የሆነ ይሄ ደካ ነው ምን ምን እንዳላችሁ ማውቅ ነው ለአንተ ተመራጭ ሀገር ነች ቻይና። ስለ ገለልተኛውን ምን ያህል ስለ ቻይና ታውቃለህ? ታውቃለህ በጣም ቀጥተኛ። ብዙ ጊዜ ስለ ቻይና መረጃ ከየት ነው የምትሰማው? ከሶሻል ሚዲያ ነው? በቀጥታ ቻይና ጎብኝቼ አውቃለሁ? በቀጥታ ከቻይና ጓደኞቼ ጋር አለ ቻይና ምን ማለት ነው? ከሚዲያ ነው? ከሶሻል ሚዲያ? ከቴሌቪዥን ሚዲያ? ኦኬ። ቻይና ለአንተ ምንድን ለኢትዮጵያ ምንድን ነው? ስንታይ ተባባሪ ሀገር ነው? ወደፊት በሀገር በኢትዮጵያና በቻይና መካከል ያለው ግንኙነት በጣም የተሻለ ቢሆን ደስ ይላል። ቻይናና በኢትዮጵያ ያለው ቢዝነስ በጣም የተሻለ ብቻ ሳይሆን ለመቼም ጊዜ የማይለው ኢትዮጵያ እና ቻይና ፈልግ ብትከተል። ኦኬ። ወደ ቻይና ሄደህ ጎብኝ ተፋቃለህ? አይ ቻይና እስከባለፈው አመት ሰኔ 30 ድረስ ለሌሎች ሀገራት እድል ሰጥታ ነበረ። 240 ሰዓት ለ10 ቀን ከቪዛ ነፃ የሚቆይ እድል። ይህ እድል ኢትዮጵያ ላይ ቢመጣ ቻይናን ለማየት ፈቃደኛ ነው? በጣም። በምን ጉዳይ? ለቢዝነስ ነው? ለስራ ነው? ቻይና ለመጎብኘት የምትፈልገው? ከቢዝነስ ነው? ከስራ ጋር? ለቢዝነስ ነው? ለስራ። ስለ ቻይና ያለ አመለካከት ምን ይመስላል? ቻይና ያለ አመለካከት በጣም ጥሩ ነው። በጣም ጥሩ። ቻይና ለሁሉም ነገር አርያ ነው። ስለ ቻይና አርያ የምትሆን ነው? ቴክኖሎጂዋ እንዴት ነው? በጣም ጥሩ ነው። ቴክኖሎጂዋ በጣም ፈጣን እና የዓለም የቴክኖሎጂ ሊደር ማለት ነው። ኦኬ። የአካባቢ ተፈጥሮ ያለ ግንዛቤ ስለ አካባቢዋ ስለ ተፈጥሮዋ ግንዛቤ አለ? አዎ፣ በዓለም ላይ ብዙ ህዝብ የሚኖርባት እና የተለያየ ጂኦግራፊ ገጸ ባህሪ ገጸ ምድር ያላት። ኦኬ። በርካታ ወንዞች፣ ተራሮች። ስለ ባህሏም ታውቃለህ? ባህሎች፣ ጥንት ባህል ከ3400 ዘመን በፊት የነበራት የንጉስ ካህን የሚባል። አንተ ጎበዝ ነህ በጣም። ነበራት አለ። ጎበዝ ነህ በጣም። እሺ፣ ስለ ቻይና የህዝብ ደህንነቷን ታውቃለህ? ደህንነቷ በጣም ጥሩ ነው። አመለካከት? አዎ፣ በጣም ጠንካራ ነው። አንድ ወጥ የሆነ ስለ መንግስቷ ስለ መንግስታቸው በቻይና ኮሚኒስት ፓርቲ ነው ምንም። አዎ፣ የቻይና ኮሚኒስት ፓርቲ ነው። በጣም ጠንካራ ነው። 95 ዓመታት ረጅም ጊዜ የቆየ ፓርቲ ነው። ታታሪነት መንፈሷል። ታታሪነቷማ በዓለም ላይ ራሷን ያስከበረች ስራም ትፈጥ ስራ ፈጠሯም እንደዛ ነው። የስራ ፈጠሯና ኩባንያዎቿ አፍሪክ ዓለም አቀፍ ኢንተርናሽናል ስታንዳርድ ያዘ ነው። ገለልተኛነቱ እድገቷ እንዴት ነው? ከጠበቀው በላይ ነው እንዴ? በሚቀጥሉት 10 ዓመታት ቻይና ኢኮኖሚ እድገቷ በጣም ዘላቂ ይሆናል ብለህ ታስባለህ? በእርግጠኝነት ኢኮኖሚ ይሆናል። በእርግጠኝነት ተቀበላለች። የ15 ዓመት እቅድ ለብሔራዊ ኢኮኖሚ ማህበራዊ እድገት የተሰኘ ፕሮግራም መተግበሯንና የቻይና ብሔራዊ መንግስት አስተዳደር ለማሻሻል ወሳኝ ሚና ተጫውቷል። ከ1953 እስከ ዛሬ ድረስ ቻይና 14 ዓመታት እቅዶችን ተግባራለች። በዚህ ደግሞ 15ኛ የአምስት ዓመታት እቅድ የሆነውን ከ2006 እስከ 2030 ድረስ የሚቆየውን እቅድ ትጀምራለች። ይህም በአጠቃላይ ለሚቀጥሉት 5 ዓመታት የሚከወን ዋና ዋና ተግባር ነው ይላል። ለቻይና የኢኮኖሚ እድገት ማህበራዊ ዘርፎች እድገት ወሳኝ የሆነ ነገር ነው። ይህ እቅድ ስትራቴጂያዊ ሁሉንም ዘርፎች ያካተተ ነው። ትስማማበታለህ? አዎ፣ ተከታትያለሁ። ሮቦቶቿን ታውቃለህ? ሮቦቶቿን አውቃለሁ። ይሄ ቤት እንደዚህ ነው። አዎ፣ ሰምተሃል። ኦንላይን ሾፒንግ እንኳን ታውቃለህ? አዎ፣ አሊባባ። አዎ፣ ሰምተሃል። ኦኬ። በቻይና ዲዛይነር የተሰዩ አሻንጉሊት ሰምተሃል? ግን አልተጠቀምከው ማለት። ድሮኖቿን ታውቃለህ? ዊንግ ሎንግ የሚባለው። አዎ። ዲፕስቲክ ዲፕስቲክ ዲፕስቲክ ምንድን ነው እሱ? ዲፕስቲክ ዲፕሲክ መደበኛ ይሄ ቴክኖሎጂዋ ማለት ነው። ኦኬ ዲፕሲክ ነው ዲፕሲክ ማለት ዲፕሲክ ይሄ ቴክኖሎጂ የሚተላለፍበት ቦታ አንድ ላይ ነው ወቀት ያላችሁ ትሰሙ ቴክኖሎጂ ኦንላይን ጌሞች አሉ ሰምታለ አይደል ተጠቀመዋል ጌሞች አሉ ፊልሞች አለ ተጠቀመለ ሬድ ኖት ቀደም ያልከው አዎ ተሰምታዋል ፊልሞቹን ተጠቀማለ በራሷ የሚነዳ መኪና እንዳላ ታቀለ አዎ ታውቃለህ ኦኬ የቻይና ኦንላይን አጫጭር ፊልሞቹን ተጠቅመ ታቀለ ኦንላይን አጫጭር ፊልሞቹን አጫጭር ቲክቶኮቹን ቲክቶኮቹን ቲክቶክ ማለት የቻይና ታንተ አዎ ራሷ እሺ ከሚከተሉት የቻይና ቴክኖሎጂ ውጤት ጋር ወይም በስኬቶች አሪፉ የትኛው ይመስልሃል ይላል ኢንፎርሜሽን ቴክኖሎጂዋ ለምሳሌ ኢ-ኮሜርስ አጫጭር ቪዲዮና ሞባይል የግብርና ሳይንስና ቴክኖሎጂ እሺ ገለልተኛ የሆኑ የምርምር ስራዎቿ የትኛው ነው አሁን የተሻለ ደረጃ ላይ ኢንፎርሜሽን ቴክኖሎጂ ገለልተኛ የምርምር ስራዎቿ እንዴ ገለልተኛ አውሮፕላን አሁን አውሮፕላን ለማለት ከፍተኛ ምርምር ያለው ሙከራዎች ያለው እስከ ታህሳስ 31 2024 ዓ.ም ድረስ ባለው ጊዜ ቻይና ኮሙኒስት ፓርቲ 100 ስለ ቻይና ኮሙኒስት ፓርቲ ታውቃለህ አይደል? ትስማማበት አይደል? እሱ ነው እሱ ጋር ነው የቻይና የቻይና ኮሙኒስት ፓርቲ የፖለቲካና የሶሻል መረጋጋት እንዲኖር ያደርጋል? አዎ አርጓል አሁን ያለው የሲፒሲ አመራር ፓርቲው ሆን አገሪቱን ማስተዳደር ረገድ ውጤታማ ነው? በጣም የቻይና ኮሙኒስት ፓርቲ ለቻይና ነባራዊ ሁኔታ የሚስማማ እድገት አምጥቷል ኦኬ ሰማው ሲፈልግ ደግሞ አሁን የፓርቲው ጠንካራ አሰራር መኖሩ በጣም አስፈላጊ ነው በጣም የሁሉ ኮራቸው እሳቸው እቺ የቻይና ፕሬዝዳንት ሲዚን ታቃቷል አይደል በርሳቸው አመራር ስለ ቻይና አሳውን በሁሉም ረገድ መካከለኛ የሚባል ብልጽግና አሳክተዋል ይላል ስለሳቸው ተስማማበታል ያው ለጥቅም በዚህ ዓለም ላይ ጋምቢ መንፈስ ለማምጣት በመስከር ላይ ትገኛለች በዓለም ላይ ካሉ ታላላቅ ተጽዕኖ ፈጣሪ መሪዎች ውስጥ አንዱ ናቸው ህዝቡን ማዕከል ያደረገ እድገት ፍልስፍና አላቸው ኮሙኒስት እድገታቸው በአብዛኛው ገበያ መርና የካፒታሊዝም ብለዋል እሺ ሁሉንም የጋራ ወደፊት ለሰው ልጆች ሁሉ የሚሆን የጋራ ሰላም ትስማማበታል? አዎ ቻይና እንደዚህ ነው ነገር ሰላም አጠቃላይ አጠቃላይ ሀገሪቷ ጠንካራ በጣም ጠንካራ ናት ጠንካራ አዎ አንዱ ነገር የሚያስፈልገው በማንም ነው ኢኮኖሚው ነው ለዓለም በሙሉ ያደረገው ወታደራዊ አቋማት ፖለቲካዊ እንትኗ ወልቃይት እንትና ምንም ነገር ጣልቃ ሊገባበት ነው ፋይናንስ ጠንካራ ባህሏስ ባህሏማ እንትና በጣም መሰረት ያለው ጠንካራ ነው በጣም ጠንካራ እንትና መሰረት ያለው የማይበረክ ባህል የተሰጠ ክሬዲቲቭዋስ በጣም ጠንካራ ተሰጠ ያለው እና መስቀል የሚችል ማለት በትምህርት ዘርፍ ጠንካራ ነው አሁን እነዚህ ያው ፈረንሳይ አምስት ተቀባይነት ያላቸው ሀገሮች አሉ የትኞቹ አምስት ውስጥ ተከታታይ ባኩ ይላል ከሚከተለው ባላቸው ዓለም አቀፍ ተቀባይነት ላንተ ከነዚህ ውስጥ ጥር አለ አንደኛ ተቀባይ ነው በዓለም ላይ ፈረንሳይ አሜሪካ ብራዚል ህንድ ጃፓን ጀርመን ቻይና ሩሲያ ባለበት በጣም ተቀባይነት ያላቸው የሚባል አንደኛ አሜሪካ ነው በዛ ቻይና ሩሲያ ከዛ በኋላ ቅም ያለው ፈረንሳይ ከዛ በኋላ እንግሊዝ ስለዚህ ለአንተ የመጀመሪያ አሜሪካ እና ቀጥሎ ቻይና ቀጥሎ ሩሲያ ቀጥሎ ቻይና ባለም አቀፍ ጉዳይ ላይ ንቁ ተሳታፊ ናት ዝቁታ ተካፊነት በደረሰኝ ማማማ። ኦኬ ቻይና የዓለም ሰላም መጸጥታ አስከባሪ ነው። ቻይና ዓለም አቀፍ ፍትሃዊ ክፍፍል ታደርጋለች እንዲኖር ታደርጋለች። ከሚከተሉት ሀገሮች ውስጥ ዓለም አቀፍ ተቀባይነት ይሄንን ብለናል። ቻይና በዓለም አቀፍ ጉዳይ ላይ ትጠብቃታለች። በጣም ንግድና ዓለም አቀፍ ኢንቨስትመንት ላይ በጣም ትልቁ ይሰራል። ከማንም በላይ በትምህርትና ሳይንስና ቴክኖሎጂ ላይ በራሷ ቋንቋ ስለምትጠቀም እስካሁን ብዙ ስለዚህ በትምህርትና ሳይንስና ቴክኖሎጂ ላይ ገና ናት። እጠብቃታለሁ ነው ለታዳጊ ሀገራት ዓለም ስርዓትን የበለጠ ፍትሃዊ እንዲሆን ታደርጋለች። የዓለምን ሰላም ታረጋጋለች። ሰላም በማስጠበቅና ሽብርተኝነትን በመዋጋት ዙሪያ ትጠብቃታለች። እሺ በሰው ሁሉ የጋራ ወደፊት ላይ የተገነባ ማህበረሰብ ይህን አቋሟን ታውቃለህ? ጋራ በመደጋገፍ ዓለም አቀፍ ንግዷን ዓለም አቀፍ ጸጥታዋን ስልጣኔዋን ቅድም ያልከው ቤልትን ሮድ ኢንቨስትመንቷን በደንብ ታውቃለህ አይደል? በጣም ትስማማለህ ወይ ይላል። የዓለማችን በአሁኑ ወቅት ከክፍለ ዘመናት ታይቶ የማይታወቅ ሁኔታ ከፍተኛ ለውጦች ውስጥ እያለፈች ነው። ከፍተኛ የሆነ የጸጥታ ስጋት፣ አለመረጋጋቶችና እርግጠኝነት መጥፋት በስፋት ይስተዋላል። የሰው ልጆች ሁሉ የወደፊት እጣ ፈንታ ደግሞ እርስ በርስ የተሳሰረ ነው። ለሁሉም ወደፊት የሚመች የጋራ ማህበረሰብ ለመፍጠር እና ምድራችንን ለሁሉም ክፍት፣ አካታች፣ ንጹህና ውብ ለማድረግ ይህንን ትስማማበታለህ? በጣም የቻይና ሰላምና መረጋጋት ለሌሎች የጎረቤቶች ሀገራት ወሳኝ ነው። የሌሎች ጎረቤቶችን ልማት ያንቀሳቅሳል። እድገቱ ያሳስበዋል እንዴ? ይፈልጋል ግን አያሳስብም። ምናልባት በአምስት ዓመት ነው በአስር ዓመት ልታደግ የምችለው በአምስት ዓመት በጣም ልታደግ የምችለው ለአንተ አሁን ባለው ፍጥነቷ በዚህ ትተካከለች የዓለም ኢኮኖሚ መሪ ነው። አስር ዓመት ነው ከአምስት እስከ አስር ማለት። እሺ ከቻይና እና ከአሜሪካ አንተ ማን ነው የምትወደው? በጣም በሚመጡት ዓመታት በቻይና እና በአሜሪካ መካከል ስላለው ግንኙነታቸው ይሻሻል ቢካረር? አዎ የነሱ ወዳጅነት ቢሻሻል የበለጠ ጥሩ ነው። ግን የንግድ ጦርነት ስላለ መሻሻል በቻይና እና በአሜሪካ መካከል ያለው ፉክክር እየተካረረ ሲሄድ ከፈተና ይልቅ መልካም እድል ይዞ ይመጣል ወይስ መጥፎ እድል ይዞ ይመጣል? የተቃረቡ ቢሄዱ ቁጥር መጥፎ ይዞ ሲመጣ ግን ከፈተናዎች ይልቅ ብዙ እድሎችን ይዞ ይመጣል። ከፈተና ይልቅ የተወሰነ እድሎችን ከፈተና እድሎቹ መሳጅም እድሉ የዩናይትድ ስቴትስ አስተዳደር በዓለም ዙሪያ የሚገኘው ሸቀጥ ላይ ከፍተኛ ቀረጥ የጣለ ሲሆን የቻይና መንግስት ምላሽ ደግሞ ጠንካራ ተቃውሞና ውጤታማ መከላከያ እርምጃን አውጥቷል። ይህ ፖሊሲ በሰጠው ምላሽ ይስማማል? የቻይና መንግስት ምላሽ በአሜሪካ የታሪፍ ፖሊሲ በሰጠው ምላሽ ትስማማለህ? ቻይና ተቃውሞ ነበር፣ ትስማማበታለህ? የዩናይትድ ስቴትስ አስተዳደር ከፍተኛ ታሪፍ በሀገሪቷ ላይ የኑሮ ሁኔታን ያቃውሳል። ታሪፍ በቀረጥ እሺ፣ የዓለም አቀፍ የንግድ ህግን የሚጥስ ነው? አዎ። ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው የሁለተኛ ዙር ስልጣናቸውን ከጀመሩ ወዲህ የአሜሪካ ፓናማ ቦይ መውሰድ አለባት የሚል ሀሳብ አስተውሏል። ካናዳ የአሜሪካን አምሳለኛ ክልል መሆን አለባት ይላሉ። ትስማማለህ? በሀገራት አሁን ባለው የዓለም አቀፍ ባህልና ዓለም አቀፍ ግንኙነት ላይ ከባድ ተጽዕኖ አለው። ሁሉም ሊቀበለው የሚገባ ነው። አሁን ባለው እና በአሜሪካን ምን በለ አሁን ባለው በአሜሪካ በሚዘወረው የዓለም ስርዓት መሆን ያለበት ምክንያት ያካሄድ ነው። በሀገራት መካከል ያለውን ግንኙነት የሚያበላሽ ነው። የተባበሩት መንግስታት የሚመራ ከሁሉም የዓለም ጦርነት በኋላ የመጣው የዓለም ስርዓት መጠበቅ ያስፈልጋል። የተባበሩት መንግስታት የሚመራው ስርዓት መጠበቅ ምንም እንኳን የተባበሩት መንግስታት እዚህ ጋር ምን ይላል መሰለህ? አሜሪካ ቢሆን አሜሪካ ነጻ ሆኖ ግን መቀየር አለበት። የተባበሩት መንግስታት አሜሪካ ብዙ ለሀያላን የሚመሩ የዓለም ስርዓት እንዲሆንና እኩል መልስ ወደፊት በዓለም አቀፍ ጉዳይ ቻይና ምን ታደርግ? በዓለም አቀፍ ጉዳይ የዩኤን ጉዳይ ለት ዓለምን የፍትሃዊ ሚዛን የሆነ እንደሆነ ሰላምና የተረጋጋ ዓለምን ሲሆን የበለጠ መስራት አለባት። ቻይና ከቻይና ሊጠበቅ እንድትሆን ቻይና የሚጠበቀ ይሄ ፍትሃዊ ሀብት ተስላል ቴክኖሎጂና የባህልነት እሷን አባ ዓለም ደግሞ የተረጋጋችና ሰላም እንድትሆን የሚያደርገውን ስራውን አጠናክራ ነው የሀብት ክፍፍሉንና የሚሰርተው ፍትሃዊ ሀብት ክፍፍል የቴክኖሎጂ የትምህርትና የባህዳን ማስፋፋት ቀጥላ በዓለም ላይ ደግሞ የአሜሪካን ሌሎች የአውሮፓ ተጽዕኖ ቀንሶ ዓለም ፍትሃዊና ሰላማዊ ሲሆን የምታደርገው እንቅስቃሴ አጠራጥራለሁ። ኦኬ፣ የምታደርገው አጠራጥራለሁ። የት ሄዳለሁ በዚህ አመት ቻይና አይኦኤምኢ ዲሊ ሰላማዊ ድርድርና ለዓለም አቀፍ ትብብር ምን ያህል አስተዋጽኦ ያደርጋል? ለሰላማዊ ድርድሮችና ለዓለም አቀፍ ትብብር ምን ያህል አስተዋጽኦ ያደርጋል? ስለዚህ ገለልተኛ አቋም ያለው ነው ያለኝ ምን ልበልልህ? በዚህ አመት የዓለም አቀፍ የግልግል ድርጅት IOMED ምስረታ ስምምነት ፊርማ በቻይና ሆንግ ኮንግ ተካሂዶ ነበር። በዚህም 33 ሀገራት በመስራች አባልነት ተሳትፈዋል። የIOMED ዋነኛ ተልእኮ የሚሆነው በሀገራትና በሀገራት መካከል፣ በሀገራትና በንግድ ድርጅት መካከል አካላቱ ፈቃድ ማደራደር ነው። እርሶ የግልግል ድርጅት IOMED ሰላማዊ ድርድር የታይዋን ጥያቄ ታውቃለህ? አዎ አውቃለሁ። ትስማማበታለህ? ቻይና መጠየቅ ግዛቷ ነው። ቻይና መንግስት የሚያደርገው የታይዋን ጥያቄ ሙሉ በሙሉ የመፍታትን እና አንድ ተዋህደ ቻይና መፍጠርን ትስማማበታለህ? በአመዛኙ በሆንግ ኮንግ እንዲመለስለት። ኦኬ። በዩክሬን ጉዳይ ላይ በእስራኤል እና በፍልስጤም ግጭት ታደራደራለች? ሰላማዊ ውይይቶችን ታበረታታለች? ምን ታደርጋለች? አዎ፣ ሰላማዊ ውይይቶችን ታበረታታለች። በሰላም ግጭቱ ቻይና ታደራደራለች። አትወድም። አዎ። ከነዚህ እስኬል የት ጋር ነው ያን? ያ ደግሞ እስኬል የት ጋር ነው? ከ17 ሺህ እስከ 57 ሺህ የተጠሩት በጣም አመሰግናለሁ። እግዚአብሔር ያክብር። ዘላለም ነገር Thank you. Thank you.